እነዚያ ሰደቃ ወይም መስዋዕት ማውጣት የሚያበዙ ወንዶች እንደገናም ደግሞ ሰደቃና ወይም መስዋዕት ማውጣት የሚያበዙ ሴቶች ወአቅረቡ ላህ ቅርበን ሐፈና አለ። ሱረቱል ካህፍ ላይ ሁሌ በየጁማው የምትቀሩት አለ እንዴ? ወካና አቡሁማ ሷሊሃ አደል ያለው አላህ። መቶ ሪያል አወጣችሁ 30 ቀን የጾሙትን አጅር እናንተ ስታገኙ አስቡት እስቲ። ዱዓ ሲያደርጉላችሁ አስቡት። የረመዳን ወር የመተዛዘኛ የመሰጫጫ የቸርነት ወር ነው። رمضان يا رمضان الحمد لله الذي انعم علينا بجميع النعم وحفظنا من البلاء والنقم القائل وان تعدوا نعمة الله لا تحصوها والصلاة والسلام على خير الأنام الذي حثنا بالتواحم والكرم القائل من كان في حاجة أخيه كان الله في حاجته وعلى آله وصحبه ومن سار على نهجه إلى يوم القيامة وبعد السلام عليكم ورحمة الله وبركاته أيها الأحبة الله سبحانه وتعالى ዳግመኛ እንድንገናኝና እንድንማማር ያገራልን አምላክ ከምንም በላይ ምስጋና ይገባው እያል ዛሬ ይዤላችሁ የቀረብኩት ርዕስ شهر رمضان شهر الكرم والجود والتراحم በሚል ርዕስ ነው። ኢንሻ አላህ عز وجل ቆይታ እናደርገው። رمضان رمضان ወር የመተዛዘኛ የመሰጫጫ የቸርነት ወር ነው። ለዚህም ነቢያችን ሰለላሁ ረቢ ወሰላሙ አለይ ተለሳቸው ማንነት ሲገልጹ ሰሃባዎች ምን ይሉ ነበር? كان رسول الله صلى الله عليه وسلم اجود الناس وكان اجود ما يكون في رمضان حين يلقاه جبريل عليه السلام ነቢያችን ሰለላሁ ረቢ ወሰላሙ አለይ እጅግ በጣም ቸር ነበሩ። ለሰው የሚያዝኑ ታላቅ ስነ ምግባር የነበራቸውና ስብዕናቸው እጅግ በጣም ያማረ ሰው ነበሩ። በረመዳን በሚሆንበት ጊዜ ደግሞ የበለጠ የሚያዝኑና መስጠት የሚያበዙ ነበሩ ብለው እሳቸውን በዚህ መልኩ ሳሏቸው። እኽዋኒ ወአኸዋቲ ሁላችንም የነብዩ ሰለላሁ ረቢ ወሰላሙ አለይ ወዳጆች ነን የሳቸው ተከታዮች ነን እንላለን። ሁላችንም እንደምኞታችን አላህ ያድርግልንና ረመዳን በሚመጣበት ጊዜ የነብዩ ሰለላሁ ረቢ ወሰላሙ አለይ ስነ ምግባር ይህ ከነበረ በቸርነታቸው ላይ ቸርነት ይጨምሩ ከነበረ እኔና እናንተ ደግሞ የሳቸው ተከታይና ወዳጅ ነን የምንል እንሆ ረመዳን መጥቷል። ረመዳን በሚመጣበት ጊዜ መሳኪኖችን ደሃዎችን ምንም የሌላቸው አባት አልባ የሆኑ አይታሞችን ደሃ አደግ የሆኑትን ለመተባበርና ለመርዳት ምን ያህል ራሳችንን አዘጋጀን በሚል ርዕስ ነው ኢንሻአላሁ ዐዘ ወጀል ቆይታ የምናደርገው። እኽዋኒ ወአኸዋቲ እስልምና ሃይማኖት سواء كان في رمضان او في غيره لما تتزازن من متزازن እንዳለብን የሚያስተምር እምነት ነው። እስልምና ሃይማኖት የዘር ለውጥ ሳይለይ ወይንም የሃይማኖትን ለውጥ ሳይገልጽ ሁላችንም ሰው እንደ ሰው መተዛዘን እንዳለብን የሚያስተምር ሃይማኖት ነው። በል እንኳን ሰው ለሰው ቀርቶ ሰው ለእንስሳ ማዘን አለበት ብሎ ያስተማረ ብቸኛ ሃይማኖት ነው እስልምና ሃይማኖት። ኢዘን ኢድል ምርጥና አንቁ እምነት ተሸክመን ይዘን እየዞርን ነውና ያለነው እስልምና ሃይማኖት በእኛ ላይ መታየት ስላለበት እኛ እስላምን መስለን እስልምናን ማስወደድ ስላለብን በተለይ ደግሞ በረመዳን ወር የበለጠ እስልምና ሃይማኖት እንድንተዛዘን የሚያዝ እምነት ስለሆነ አሁን የሚመጣውን የረመዳን ወር አላህ ሱብሓነሁ ወተዓላ በሰላም ያድርሰንና ምን ያህል ራሳችንን አዘጋጀን ድሃዎችን ምስኪኖችን ለመርዳት በሚል ዙሪያ ኢንሻአላሁ ዐዘ ወጀል እንነጋገራለን። በሰማነው የምንጠቀም አላህ ያድርገን። አዩሃል አህባ አላህ ዐዘ ወጀል ሁሌ ለምስኪኖች መርዳት እንዳለብን ያዛል። ነቢያችን ሰለዋቱ ረቢ ወሰላሙ ዐለይ መተዛዘን እንዳለብን ያዛሉ። እንዲያውም من كان في حاجة أخيه كان الله في حاجته قالوا عند سو لو اندمو قدعي بميروا وعطبت كذي واندمو شقروت عيسو يعني شقر لفتالت بميروا وعطبت كذي الله سبحانه وتعالى من فوق سبع سماوات كتبات تنعو السماء بلاي الله الله لسو قدعي قوم اللتال قالوا صلى الله عليه ወሰለም ኢዘን አላሁ ሱብሃነሁ ወተዓላ ምስኪኖችን በመናበላበት ጊዜ ደሃደግ የሆኑትን በመናለብስበት ጊዜ ሐጃቸውን በመንፈጽምላቸው ጊዜ አላሁ ሱብሃነሁ ወተዓላ ለኛ የሚያስፈልገንን ሁሉ ሐጃችንን ሊፈጽምልን ቃል እንደገባ ነብዩ ሰለዋቱ ረቢ ወሰላሙ ዐለይ ከነገሩን ታዲያ ምን እንጠብቃለን? ይሄንን እድል ማስመለጥ ሞኝነት አይደል? آه والله الله عز وجل إياقرالن إخواني وأخواتي نبيات صلوات ربي وسلام عليه خطبة أدرق اللهم إلى اللو زينب يا عبد الله ابن مسعود بالتبي تقول خطبنا رسول الله صلى الله عليه وسلم فقال يا معشر النساء تصدقنا ولو من حليتكن فإنكن أكثر أهل جهنم يوم القيامة قالوا لله نبي صلوات ربي وسلام عليه سيطج إياتي تيقوا حسومة سنة يا رسول الله قل لي واندوشن يستمارو أن يمن مارون الدلالة جنين منا راكون لنا عندي سكن وسنو لنا أستمرون بلو تيقوا حسوم يعني نبي صلوات ربي وسلام عليه በዚህ ቀን በእንደዚህ አይነት ቦታ ተጠብቁን መጥቼ አስተምራችኋለሁ እናልዋቸውና ለማስተማር በሄዱበት ካያስተማሯቸው ያለ እችን ኹጥባ ፈጠቡላቸው። እናንተ ሴቶች ሆይ ጀሃነም ውስጥ ብዙ ሆናችሁ ቁጥራችሁ በሱ ያየሁት እናንተ ነውና ከዚህ ከጀሃነም እሳት ለመዳንና እሳቱን ለማጥፋት መፍትሄው ሰደቃ ማውጣት ነውና ያላችሁን ሰደቃ አውጡ። ከጀሃነም ለመዳን ራሳችሁን ከጀሃነም ለማውጣት ሰደቃ አብዙ ብለው አሉን አሉ። ብር ብታጡ አቅም ባይኖራችሁ እንደው ጌጣችሁንም ቢሆን ሰጣችሁ ከጀሃነም ራሳችሁን አድኑ ብለው አሉን ይላሉ። ይህ ሐዲስ ሼኹ አልባኒ ረህመቱላሂ ዐለይህ ሰሂህ ነው ብለውታል። ኢማሙ ተርሚዚም በተመሳሳይ ታዲያ ሴቶች በጀሃነም ቁጥራችሁ የበዛ እናንተ ናችሁ ከተባለ ከጀሃነም ለመዳን ደግሞ መብትየውንም ጭምር ከነገሩ ችግሩንም መብትየውንም ነገሩ ሰለላሁ ዐለይሂ ወሰለም መብትየውን አነገሩ በነበር ሴቶች በቃ በብዛት ጀሃነም ምንገባው እኛንን አለቀልን ምን ይበጀን እያላችሁ ትጨናነቁ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ጭንቀት ላይ አልጣሏችሁም መድኃኒቱንም ጭምር ነገሯችሁ። በሌላ ቦታ ላይ ምን ይላሉ? አሰደቀቱ ቱጥፊኡ ናረ ጀሃነም ከማ ዩጥፊኡ ልማኡ ናረ ዱንያ ከማ ቃል ይሰደቃ በምታበዙበት ጊዜ የጀሃነምን እሳት አላሁ ሱብሓነሁ ወተዓላ በዚያ ሰደቃ አማካይነት ያጠፋላችኋል። ልክ የዱንያን እሳት ውሃ ቸልታችሁበት እንደምታጠፉት ሁሉ የጀሃነምንም እሳት ሰደቃ ያጠፋላችኋል ይላሉ ሰለላሁ ዐለይሂ ወሰለም። ኢዘን ከጀሃነም ለመዳን መፍትሄው ሰደቃ ማብዛት ነው ነግረውናል صلوات ربي وسلام عليه. ይህ በማንኛውም ወቅት ነው በረመዳን በሚሆንበት ጊዜ ደግሞ አወለን በረመዳን ሰደቃ ማውጣት ይወደዳል ለምን ካላችሁ አጅሩ ስለሚባዛ አንዲት ብር በመንሰጥበት ጊዜ በሌላ ጊዜ ብዙ ብሮችን 70 ወይም 100 ወይም 7700 አላሁ አዘ ወጀል አዳፈ ሙዳፈ ያባዛዋልና በሌላ ጊዜ ከምንሰጠው ሰደቃ በረመዳን ወር የምንሰጠው ሰደቃ የበለጠ ተወዳጅ ነው። ፕላስ የጀሃነምን እሳት ለማጥፋት ደግሞ ሰደቃ መብት ሆኖ ቀደም እንዳልኳችሁ። ለዚህ ነው አላሁ አዘ ወጀል ኢነል ሙስተድቂና والمصدقات واقرضوا الله قرضا حسنا واقرضوا الله قرضا حسنا يضاعف لهم ولهم اجر كريم على قال ان المصدقين والمصدقات ان ذا صدقه وين مسواك ماوقات يميابذو وندوت እንደገናም ደግሞ ሰደቃና ወይም መስዋዕት ማውጣት የሚያበዙ ሴቶች ወአቅረቡ ላህ ቅርበን ሐፈና አለ። ለኔኮ ልዩ የሆነን ብድር አበድረውኛል አለ። በጣም ያማረ የሰመረ መበደርን ከነሱ ላይ ተበድሬያቸዋለሁኝ አለ። ዩባዕፉ ለሁም ታዲያ እኔ ብድር ከተበደርኩኝ መመለሴ ግድ ነውና በመመለስበት ጊዜ ደግሞ ዩባዕፉ ለሁም እጥፍ ድርብ አድርጌ ነው የምመልስላቸው አለ። ወለሁም አጅሩን ከሪም እኔ ዘንዳ ደግሞ ምርት የሆነ አጅር ወይንም ያማረ ክፍያ አለላቸው አለ። ይህ ክፍያ ምንድነው በሚባለበት ጊዜ በሌላ ቦታ ላይ ደግሞ ሱረቱ አልሙዘሚል ላይ ገለጠው አላሁ ዐዘ ወጀል ወአቅሪቡ ላህ ቀርበን ሐሰና እናንተ ሰዎች ወይ ለኔ ብድርን አበድሩኝ በምታበድሩበት ጊዜ ደግሞ 50 ብር ተበድሬ 50 ብር አይደለም የምመልሰው ቀርበን ሐሰናን በጣም ያማረ ማበደር ለሁለት ምክንያቶች አንደኛ ካበደራችሁኝ በኋላ ብድራችሁን የማልክዳችሁ አምላክ በመሆኔ ቀርበን ሐሰናን ይሆናል አንድ ሁለተኛ ከተበደርኳችሁ በኋላ ደግሞ ስከፍላችሁ አዳፈ ሙዳፈ አድርጌ ነውና የምከፍላችሁ እጥፍ ድርብርብ አድርጌ ነውና የምከፍላችሁ በዚህም ምክንያት ደግሞ ቀርበን ሐሰናን ያማረ ብድር ይሆንላችኋል አለ አላህ ወማ ተቀድሙ ለአንፉሲኩም እናንተ ለነፍሳችሁ የምታሳልፉት እኮ ያኒ ለአኻራችሁ የምታሳልፉት ለነገ ይብላችሁ የምትሰሩት ምን ኸይርን ጥሩ ነገር የሆነ ሁሉ ሹፍቱም ምን ኸይርን ያቺ ጥሩ ነገር ትብዛም ትነስም ምን ኸይርን ብሎ አላቸው አላ አላሁ ዐዘ ወጀል ትንሽዬ ልትሆን ትችላለች በጣም እዚህ ግባ የምትባል እናንተ ላታስቡት ወይም ይሄ ምን በምን ይጠቅማል ብላችሁ የገመታችሁት ተራ ነገር ነው ብላችሁ ያሰባችሁት ነገር ሊሆን ይችላል ይሆናል ምን ኸይሪን እኔ ዘንዳ ግን እናንተ ጋር ቢያንስም እኔ ዘንዳ የሚያንስ አይደለም አለ አላሁ ሱብሃነሁ ወተዓላ كما قال سبحانه فمن يعمل مثقال ذره خيرا يره አይደል ያለው ትንሽዬም ብትሆን የጎመን ዘር ፍሬ አክል የምትሆን ምርጥ ስራን የሰራ እንኳን እኔ ዘንዳ ያገኛታል እንጂ አትጠፋም ይሄ የማይጠቅም ነው ተራ ነገር ነው ተብሎ የሚጣል የለም አለ አላሁ ሱብሃነሁ ወተዓላ እሹፍቱም ስለ ሰደቃ ሲያወሩ ነቢዩ ሰለዋቱ ረቢ ወሰላሙ አለይሂ ምን አሉ ወለው ብሽቅ ተምራ አሉ አጃኢብ እኮ ነው ያንዲት ቴምር ቁራጭ ክፍይ ክፋይም ብትሆን ሰደቃ በመባል ትታሰባለች እንጂ ቀላል ናት እቺ ዚግባ የምትባል አይደለችም ተብሎ የሚጣል አይደለም ይሉሃል ሰለዋቱ ረቢ ወሰላሙሁ አለይ አላሁ ሱብሃነሁ ወተዓላ ምን ኸይሪን አለ አየ ብትንቋትም ትንሽዬም ብትሆን እኔ ዘንዳ ታገኙታላችሁ ተጅዱሁ አለ ይታገኙታላችሁ ክፍያው የሚዘነጋና የሚረሳ አይደለም አለ ኢንደላህ ሁወ ኸይሩን እኔ ዘንዳ ታገኙታላችሁ ሁወ ኸይሩን ደሞም ያማረ ነው እሷል አይ እናንተ ከምታስተባብሩት ሁሉ የተሻለውና ያማረው እሱ ነው አለ ك ከንብረታችሁ የናንተ የሚባለው እሱ ነው እንጂማ ሌላውማ ለወራሽ ጥላችሁት የምትሄዱት ወይ ትበሉታላችሁ ወይ አትበሉትም አይታወቅም ዋናው የናንተ ንብረታችሁ የሚባለው የማይጠፋው የማይዘነጋውና ምስጥ የማይበላው ምርጡ ንብረታችሁ ለነገ ይብላችሁ ያሳለፋችሁት ነው قال الله سبحانه وتعالى هو خيرا واعظم واعظم اجرا هو خيرا مرتب الاماري فسو نو واعظم اجرا دمو من زندا كفيا كفيا اجيك بتام يلاقون اسو نو واستغفر الله على هذا لا الله بيه او اتشالو سبتشالو ينا يا عللين بلاچوهم بزوم ما تمت ادقوا تقراو ያንን መቀበል ያን መቀበሉን የማውቀው እኔ ነኝና ያ ረቢ የሰጠሁትን ተቀበለኝ ካልተቀበልከኝ እኮ ከተፉት ሆናለሁኝና ባሳንስ አነሰ ብለ ካተናቀብኝ ይቅር በለኝ በማጥፋቴ በማካነቴ ብላችሁ واستغفرالله منين تماثنوني يقرطان طيقون على الله ان الله غفور رحيم ادي دمو اجيج بتام عذاني هونكو املاك لينا على الله سبحانه وتعالى ايها الاحبه يي صدقه بمنوطابس دي بمنسطبس دي اضعاف مضاعفه مذباذاته بليلا جديلو በረመዳን በሚሆንበት ጊዜ ደግሞ የበለጠ ነው አባአፈ ሙባአፋ የሚሆንልን አያችሁ ነብዩ ሰለላሁ ረቢ ወሰላሙ አለይሂ ምን ይሉሃል በረመዳን ወር የምናወጣው ሰደቃ አንዲትም ጉርሻ ብትሆን አንዲት አንድ ጊዜ የሚጎነጫትም ውሃ ብትሆን ወይንም አንዲት የቴምር ፍሬም ብትሆን የማትና ስለመሆኗ أجروا يلاك السلام هنو سيقلت صلى الله عليه وسلم من قاله من فطر صائما كان له مثل أجره غير أن لا غير أنه لا ينقص من أجر الصائم شيئا هذا سبحان الله من فطر صائما عند صومن يعني أسفتر قاله صلى الله عليه وسلم كان له مثل أجره لإذن صومن يعني أجر لك لسم الكفل والأية አንድ ወንድምህን ወይም አንድ እህትህን ናላፈጥሩ ኦርላፈጥሩሽ ብለ አንዲት ቴምር ወይም አንዲት የቴምር ፍሬ አፍጥርበት ብለህ ብትሰጥ ወይም ብትሰጪ ወይንም አንዲት ኩባያ ውሃን ካጠጣ ብለህ ብትሰጥ ወይም ብትሰጪ አላሁ ሱብሃነሁ ወተዓላ ያ ሰውዬ ጾሞ የዋለውን አጅር ልክ ላንተም ስላፈጠርክ ይከፈልሃል አለ ከዚያ ታዲያ ላንተ በሚከፈልበት ጊዜ ከጾመኛው አጅር ተቀንሶ አይደለም አሉሃ ይምን አላሁ አዘ ወጀል አያልቅበት ለኛ ደርቦ እጥፍ ድርቡን ቢከፈል ቢሰጥ የሚያልቅበት አምላክ ስላልሆነ ያንንም ስለ የጾመውንም የጾሙን አጅር ይከፍላል ያስፈጠርከውንም ያስፈጠርከውን አጅር ይከፍላል ለሁላችሁም ለሁለታችሁም እኩል ይከፍላል አላሁ ሱብሃነሁ ወተዓላ حديثه صحيح يهونا امام احمد رحمه الله عليه ذكبتنا شيخ الالباني رحمه الله صحيح نو بلوتال تاليا يهمن مرط اجر لماغنيت مشكراده ما يتطبقبن بلاچو تلالاچو او يتطبقبن والله استياسبو بتلي وچ عالم لا يالاچو سوبچ بيتوچاچين بمن حالت لا يالوت ጎረቤቶቻችን ዘመዶቻችን በምን ሐለቅ ላይ ነው ያሉት ተሰባሰቡና 5-6 ሆናችሁ እኛ ሰፈር ላይ እገሌ እገሊት እገሊት የሚያፈጥሩበት የላቸውም ስለዚህ እንት እናዋጣና 150 ሪያል እናዋጣና እንላክላቸው ብላችሁ ሰብሰብ ባደርጋችሁ ላኩ ለቤተሰቦቻችሁ ዘንዳ ከዚያ ላኩና ለእገሌ 500 ለእገሌ 1000 ስጡልኝ ብላችሁ በሉ እነሱ ሾርባ ይዙበትና ሱብሃንአላህ የሾርባ ገርስ ገዝተውበት ባፈጠሩ ቁጥር እነሱ ጾመው ደርቀው የዋሉትን አጅር እናንተ ስታገኙ ስንት ስላወጣችሁ 100 ሪያል አላህ 100 ሪያል አወጣችሁ 30 ቀን የጾሙትን አጅር እናንተ ስታገኙ አስቡት እስቲ ዱዓ ሲያደርጉላችሁ አስቡት በልተው በሚጠግቡበት ጊዜ አልሐምዱሊላህ በረካ ሆኑ ልጆች በያላችሁበት አላህ ይጠብቃችሁ ብለው ዱዓ ሲያደርጉላችሁ እስቲ የረመዳን ዱዓ አስለም ተቀባይነት ያለው ዱዓ ነው አንድ ሁለተኛ አጥግባችኋቸው ነው ቡአ የሚያደርጉላችሁ አጂብ መጥደል አይደለ አያመልጣችሁ እኽዋኒ ዱንያ እንደሆነች አትሞላም በልቆጥባትን ባንቆጥባትን ያላለው አይቀርም እንዲያው ሰደቃ በመናወጣበት ጊዜ አላህ Subhanahu Wa Ta'ala ዱንያችንን ይባርክልናል አያችሁ ሰደቃ የሚያወጡ ሰዎች እያለፈላቸው ነው የሚሄዱት የሚቋጥሩ ሰዎች ደግሞ ይቋጥሩባቸዋል ለምን እንደሆነ ታውቃላችሁ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ሁሌ አላህ ዐዘ ወጀል ሁለት መላእክቶችን ይመድባል ወደዚች ምድር እነዛ መላእክቶች ዱዓ ያደርጋሉ ምን ብለው ዱዓ እንደሚያደርጉ ታውቃላችሁ አላሁመ አዕጢ ሙንቲቀን ኸለፋ ያ ረቢ ሰደቃ የሚያወጡ ሰዎችን እጥፉን ወይም ተካላቸው ብለው ዱዓ ያደርጋሉ አንድ እደናና ደግሞ ሁለተኛው መላእክታ ምን ይላል اللهم اعطي منسي منسكا تلفا يا ربي ቆጣቢ ስስታም ቆምጣጣ የሆነን ሰው ያ ሰውዬ በቆነጠጠ ቁጥር በያዘ ቁጥር የሚያጠፋበትን መንገድ አብዛበት ብለው ዱዓ ያደርጋሉ አጃኢብ ቁል ሰደቃ የሚያወጡ ሰዎች الله سبحانه وتعالى ከወጪ መንገድ ይጠብቃቸዋል ስስታም የሆኑ ሰዎች አመቱን ሙሉ ይሰስታል 3 አመት 4 አመት ይሰስት ይከርምና እንዲያውም ሰደቃ ሰዎች በሚያወጡበት ጊዜ ጅላጅል አባክን አንተ ጅላጅል አባክኝ አንቺ ወጪ አውጪ ይልቁኑ ሰብሰብ ባድርገሽ ይዘሽ ቤት ገዝተሽ የሆነ ነገር ሰርተሽ ወደ ሀገርሽ አትግቢ እንደዚህ አድርገህ እንዲያርገ ወደ ሀገርህ አትግባ ዝም ብለህ ካባክን እያለ ወጪ የሚያወጡ ሰዎች ሰደቃ የሚያበዙ ሰዎች ቤተሰቦቻቸውን የሚረዱ ሰዎችን ይንቃሉ ሷ እንዲያ ደግሞ ሰደቃ ያወጡ አላህ ዐዘ ወጀል በንብረታቸው ላይ ንብረት ልጆቻቸውን እየባረከላቸው ንብረታቸውን እየባረከላቸው ይኖራሉ ያኛው ደግሞ ሰደቃ ወጣችሁ ይያለ እነሱን እየናቃቸው ነበርው ደግሞ አላህ Subhanahu Wa Ta'ala መውጫ በጅለት አለ ብሩ ይታመምና ሐኪም ቤት ሄዶ 1000 ሪያል ከፍሎ ይመጣል እዚህ ጋር እኮ 100 ብር አውጣት ይባል እንዲሉአል እኮ ከዚህ ደግሞ በለግባለው እንዲካል ቃል ሆነ 5000 ብር አምጣ ይለዋል ትላንትና እኮ 100 ብር ሰደቃ ወጣ ተብሎ ሲባል የለኝም አቦ ሰው ስራ አታስፈቱ ምናን ብሎ ነበር የረረረ ከሚበለግብኝ ለምን 5000 10000 ለምን አይሆንም ይልና ለከፊሉ ይጀባል አሁንም በአመት ይቆይና አምጣ ይለዋል መጥየው ምን እንደሆነ ታውቃላችሁ ሰደቃ ማብዛት ነው ሰደቃ የሚያበዙ ሰዎች ንብረታቸውን ሙባረክ አላህ ያደርግላቸዋል ሐያታቸውን ሙባረክ አላህ ያደርግላቸዋል ልጆቻቸውን ሙባረክ ያደርግላቸዋል ሚስቶቻቸውን ሙባረክ አላህ ያደርግላቸዋል በተለይ በረመዳን ወር በሚሆንበት ጊዜ ደግሞ አጀብ እኮ ነው ዱንያ ላይ የምናገኘው ጥቅም ራሱ የትየለሌ ነው ያኸራውማ ተውት ቀደም እንዳልኳችሁ ነው ያኸራው ማአት ነው የዱንያው ደግሞ የሚሰፈር የሚቆጠር አይደለምና አያምልጣችሁ ስለ አኸራት እንድንናገር ደግሞ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም አለ ወደ መዲና የገቡ ለታ ምንድን ያሉት ያ معشر الناس ايها الناس ادرن ايها الناس افشوا السلام እናንተ ሰዎች ሆይ ሰላምታን አብዙ ትዋደዳላችሁና አንድ ሁለተኛ واطعموا الطعام ما بلاتن አብዙ የሚያበሉ ሰዎች شوف يا اخوان ማብላት የሚያብዙ ሰዎች አላህ Subhanahu Wa Ta'ala ጾም አያሳድራቸው ቸሮች ስለሆኑ ሰዎች ተርበው ማየት ስለማይወዱ እነሱ እንዳይራቡ ያደርጋቸዋል አላህ በል ልጆቻቸው እንዳይራቡ ያደርጋቸዋል በል ከሞቱ በኋላ ልጆቻቸውን ይጠብቅላቸዋል አላህ Subhanahu Wa Ta'ala ሱረቱል ካህፍ ላይ ሁሌ በየጁማው የምትቀሩት አይደል ወካነ አቡሁما صالحا አይደል ያሉ አላህ ነብዩላህ ሙሳ አለይሂ ሰላም ሊወድቅ የቀረበውን ቤት ከሰሩ በኋላ ያነ ኸድር አለይሂ ሰላም ሊወድቅ የቀረበውን ቤት ካስተካከሉ በኋላ ነብዩላህ ሙሳ አለይሂ ሰላም ከነዚህ ሰዎች እኮ የልፋታቸውን ዋጋ መቀበል አለብን ብለው ሲሉ ላላላላ መቀበልማ የለብንም ይሄንን ቤት እንድሰራውና እንዳስተካክለው ያዘዘኝ አላህ ነው ምክንያቱም ምንድነው ካልክ ወካነ تحته قنز لهما ሁለት ደሃ አደግ የሆኑ ልጆች አሉ እዛው ውስጥ ደግሞ ከንዝ አለ የድልብ አለ የተቀበረ ንብረት አለ ያንን ንብረት ቤቱ የፈረሰ እንደሆነ ሰዎች ያንን ቤት ሲያፈርሱ ወይንም በቦታው ሌላ ነገር ሲሰሩ አውጥቶ ይጠቀሙባቸዋል ወይም ይወስዱባቸዋል። አላህ ወአዘ ወጀል አባታቸው ጥሩ ሰው ስለነበረ በአባታቸው በረካ የልጆቻቸው ንብረት እንዲጠበቅ ብሎ ይሄንን ቤት ስራ ብሎ አዞኝ እኮ ነው የሰራሁት አለ። ኢዘን ዛሬ እናንተ ደሃደግ የሆኑ ልጆችን በመጠብቁበት ጊዜ፣ ምስኪንን በመንከባከቡበት ጊዜ፣ የተቸገረን በመትረዱበትና የተራበን በመታበሉበት ጊዜ እናንተ ብትሞቱ ኖሮ መሞት አይቀሬ ነው አይደል? በመትሞቱበት ጊዜ ልጆቻችሁን አላህ ይጠብቅላችኋል፣ ንብረታችሁን አላህ ይጠብቅላችኋል። ቀላል ጥቅም አይደለም ያለው ሰውን ማብላት። ለዚህ ነው ነብዩ ሰለላሁ ረቢ ወሰላሙ ዐለይ ወአጥዕሙ ጣዓም ማብላትን አብዙ ወሲሉል አርሃም ዝምድናን ቀጥሉ አሉ እኽዋኒ ዝምድናን ቀጥሉ እያሉ ግን ያሉት ሰለላሁ ረቢ ወሰላሙ ዐለይ። ስንት ዘመዶቻችን ናቸው የሚበሉትን የሚጠጡትን ያጡት? ስንቶቹ ናቸው እኽዋኒ በል ቤተሰቦቻችን ጨምር ወላጆቻችን ጨምር ጾመው ውለው የሚያፈጥሩበት የሌላቸው በደረቅ ቂጣ ከጎመን ጋር የሚያፈጥሩ ወላጆች ያሉን የለንም ከኛ ውስጥ? እኛ ውጭ ዓለም ላይ ኖረን የተለያዩ ምግቦችን አማርጠን እየበላን ለአፍጥራችን አሲሩ አይቀረን፣ አሳምቡሳው አይቀረን፣ ሩዙ አይቀረን፣ ሾርባው አይቀረን በየአይነቱ ፊለፊታችን ላይ ደርድረን እየበላን የኛ ወላጆች የሚያፈጥሩበት ሳይኖራቸው ቀርተው በደረቅ ቂጣ የሚያፈጥሩ ወላጆች የሉንም? አሉን ወላሂ። ይህን ችግር ለመፍታት ስንት ብር ነበር የሚያስፈልገው? 2000 ብር 3000 ብር አይደል ማክሲመም። አንድ ኩንታል እኮ ገብስ ብትገዙላቸው ወሩን ሙሉ ያፈጥሩበታል። ቀላል ነገር አይደል? አንድ ኩንታል ገብስ ለመግዛት ስንት ብር ነው የሚያስፈልገው? በጣም ቀላል ነገር እኮ ነው እኽዋኒ። እንደው ሸይጣን ይዞብን ነው እንጂ እንኳን አይደለም ለወላጆቻችን የአንድ ወር ደሞዛችን ወላሂ በቃ የአንድ ወር ደሞዜን ሰደቃ ላውጣው ብለን ብንል ስንት ቤት እናስፈጥር ነበር? እራሳችሁን ጠይቁ። ቀላል አይደል? የአንድ ወር ደሞዝ እኮ ማለት እንደው ራስ ምታት ቢያመኝ ወይም ጥርሴን ቢያመኝ ሐኪም ቤት ብሄድ ከፍያት የምመለሳት ብር እኮ ናት። ሐኪም ቤት ሄደን በምናወጣበት ጊዜ ኦር ሌላ ጉዳይ በምናወጣበት ጊዜ አያሳዝነንም? ኧረ ጤንነቴን ካገኘሁኝ የፈለገ ይውጣ ነው የምንለው አይደል? ግን ለሰደቃ በሚባልበት ጊዜ የአንድ ወር ስል እንዴ መሐመድ ነካ አደረገው እንዴ እያላችሁኝ ነው አይደል? የአንድ ወር ማለት እኮ በጣም ብዙ ብር ነው እያላችሁኝ ነው አይደል? ላላ ነካ አድርጎኝ አይደለም እኽዋኒ። አውጡ፣ ግድ የለም። ባወጣችሁ ቁጥር አላሁ አዘ ወጀል የተሻለ ሊተካላችሁ ቃል ገብቷል። አጥዕሙ ጣዓም ወሲሉ አርሃም ዝምድናን ቀጥሉ። ዝምድናን መቀጠል ማለት እኽዋኒ ወአኸዋቲ ዝም ብሎ አይደለም። ዝምድናን መቀጠል ማለት ዝምድናን በምንቀጠልበት ጊዜ አቅሙ ካለን መሰጠት ለሚገባው እየሰጠን፣ መዘየር ለሚገባው እየዘየርን፣ በጉልበታችን ልንረዳው የሚገባውን በጉልበታችን እየረዳን፣ በአንደበታችን በምክር ልንረዳው የሚገባውን እየረዳን፣ ይሄ ነው ዝምድና መቀጠል ማለት እንጂ ዝም ብሎ በቃ ዝምድናን መቀጠል ወይም መደወልና ሰላም ማለት አይደለም። የተቸገረውን ወላጄን፣ የተቸገረውን ቤተሰቤን፣ የተቸገረውን ዘመዴን ደውዬ ሰላም አለይኩም ደህና ናችሁ እንዴት ናችሁ ብዬ ብላቸው፣ አዎ እሱም ጥሩ ነው፣ ግን ምን ይጠቅማቸዋል? ይሄ ሰላም ናችሁ እንደምን ናችሁ 500 ብር ልኬላችኋለሁ በምልበት ጊዜ ይህ ነው ዝምድና መቀጠል ማለትና ቀላል ነገር ነው። በተለይ ውጭ ዓለም የምንኖር ሰዎች ያሰብንበት እንደሆነ በጣም ቀላል። አንድ አካባቢ ላይ ስንት ሰዎች ነው ያለ ነው? አንድ ሰፈር ላይ ምናልባት አንድ ሀገር ውስጥ ከአንድ ሰፈር ይወጣን 10 ሰዎች ልንኖር እንችላለን። እነዚህ 10 ሰዎች ከተባበርን 100 ሪያል ብናወጣ 1000 ሪያል አወጣን ማለት ነው አይደል? 1000 ሪያል ደግሞ ማለት የኢትዮጵያ 5000 ምናምን ብር ሆነ ማለት ነው አይደል? ይህ የ5000 የኢትዮጵያ ብር ስንት ሲያስፈጥርላቸው? በጣም ቀላል እኮ ነው እኽዋኒ፣ አላሰብንበትም። እና ነው በይ ያለፈው አልፏል። አሁን ረመዳን መጣ። እባካችሁን ተመካከሩ። ተሰባሰቡና አንድ ቦታ ላይ ሆናችሁ እኛ አካባቢ ላይ አምስት ድሃዎች አሉ። እነዚህን አምስት ድሃዎች አንዳንድ ሺህ ብር እንላክላቸውና ረመዳን እናስፈጥራቸው በሉ። ወላሂ በእነሱ ዱዓ የምታገኙት በጣም ግሩም ያለውን ነገር ታገኛላችሁ። ሐጃችሁን አላህ ያወጣላችኋል። ያለባችሁን ችግር ሁሉ አላህ ሱብሃነሁ ወተዓላ ይጠብቃችኋል፣ ይገላግላችኋል። قال سبحانه قال صلوات ربي وسلام عليه وصلوا بنا بالليل والناس نيام تدخلوا جنة ربكم بسلام يا سبحان الله جنة لمقبات مرتيه ويهنو سلامتان معبدات يعني مواجد طيب ولدتين يورمو مقم مابلات معبدات يعني صدق معبدات سوستين سلة الأرحام جمدنان مكتل معبدات عرفتين ለሊት ላይ መስገድ ማብዛት እነዚህ አራት ነገሮች ጀነት በሰላም እንድንገባ መርቴ ናቸው ይሏል። ሰላዋቱ ረቢ ወሰላሙ አለይ ማን ሞኛል ታዲያ ጀነት የምንገባበት ምርጥ አጋጣሚ ኖሮልን የሚያስመልጥ ማን አለ? አዩሃል አህባ አቢ አብዱላህ አቢ አብዱራህማን አልሐምበሊ አብዱላህ ኢብኑ ዓምር ምን ይላሉ? قال قال رسول الله صلى الله عليه وسلم ان في الجنه غرفا اجل يرى ظاهرها من باطنها وباطنها من ظاهرها قلنا لمن يا رسول الله؟ قال صلى الله عليه وسلم لمن اطاب الكلام واطعم الطعام وبات قائما والناس النيام إلهي نبي صلوات ربي وسلام عليه من علم إن في الجنة غرفة جنة استكو كلاسو تشالو تليايو كفلو تشالو طيب النبي كفلو تليايو كفلو تليايو تليايو كفلو يرى ظاهرها من باطنها علم ውጭ ላይ ሆናችሁ ውስጥ ላይ ያሉ በጣም ያዋቡና የተዋቡ ያማሩ ውስጥ ላይ ያሉ ማቴሪያሎች ሚኒስተብረቅ የሆኑ ልዩ የሆኑ በወርቅ የተሰሩ በሉዕሉዕ የተሰሩ በሐር የተሰሩ የተለያዩ ማቴሪያሎችን ከውጭ ሆናችሁ ከማብለጭለጫቸው ብዛት ውስጥ ላይ ውስጥ ያሉትን ታያላችሁ ያማሩ ናቸው አሉ። يرى ظاهرها من باطنها طيب وسطنا هناچو وچلا ያለውን ውበቱን ታያላችሁ وباطنه وباطنها من ظاهرها ወለውጭላ መስወጡበት ግዴ ደሞ ውጭ وسطنا ያሉትን ደሞ ያማሩና የሸበረቁትን ጌጣጌጦች ታያላችሁ አሉ። طيب ሰሃቦች በጣም ጓጉና لمن يا رسول الله እኔ በጣም ያማረ ልዩ የሆኑ ጉራፎችና ክፍሎች ጀነት ውስጥ የተዘጋጁት ለማን ነው ብለው ጠየቋቸው። اولًا لمن اطاب الكلام ንግግሩን ላሳመረ ያገኘውን ሁሉ ለማይናገር ሙእሚን ንግግሩን የሚቆጠብ ነው በሚናገርበት ጊዜ እውን ይሄ ነገር አላህን ያስደስታል ወይስ ያስቀይማል ብሎ ተጠንቅቆ ነው የሚናገረው። ያገኘውን ሁሉ አይናገርም ሙእሚን ወይም አንደኛ لمن اطاب الكلام ሁለተኛ لمن اطاب الكلام واطعم الطعام ما بلا سلم يا بزو تشروچ نوا عالم برمضان تيونس مندنو ميهونو انانتو اوركوت عجائب نو كذيام منال صلى الله عليه وسلم وبات قائما والناس نيام ليلتون قومو لادر سوي تنيتو سيان قرافو عالم طيب اون الشاهد ከኔ ከምንናገረው ነጥብ ጋር የሚያያዘው ወይም መረጃ ሊሆን የሚችለው لمن اطعم الطعام ما بلا ስለሚያበዙ ደጋግ ቸር ባሪያዎቹ الله عز وجل ያዘጋጀው ልዩ ዓለም ነው አለ። ጀነት መግባታቸው እንዳለ ሆኖ ጀነት ውስጥ የሚዘጋጅላቸው ልዩ መስተንግዶች ልዩ ክላሶችና ክፍሎች قالوا قالوا نبي صلوات ربي وسلام عليه بنبي صلوات ربي وسلام عليه نجد ارجتنوت يوناچو مؤمنوچ ሁሉ ከዛሬ ጀምሮ ማብላት ማጠጣት አብዙ። ታውቃላችሁ ማብላት ማጠጣት ማለት شرط እንደማይሆን ሆን ታቃላችሁ ምስኪን ብቻ መሆን ሁላላላ ያገኘሆን صالح ነው ጥሩ ነው ብለህ የምታስበውን ሁሉ ማብላቱ በል ከሃዲያኖችን ማብላት ጀመር ምስኪኖችም ይሆኑ ሀብታሞችም ካይነን መንካን በመናበላበት ጊዜ الله عز وجل ይስራችንን ይወደደልን እንደሆነ ለአላህ ብለን የሰራነው እንደሆነ ልዩ ዓለም ያዘጋጅልናል اخواني واخواتي طيب እንደገና ምስኪኖች በሚሆኑበት ጊዜ ደግሞ እጥፍ ድርብ ነው የሚሆነው ክፍያው ምክንያቱም እነዚያ ምስኪኖች ባበላን ቁጥር አንደኛ ሰደቃ ያበዛን ያለነው አላህ የሚወደው ስራ ሁለተኛ ደግሞ የተራበን ያበላን ያለነው ተርበው ወዳቸውን በምንሞላበት ጊዜ የሚለብሱትን አጥተው ርዘው በምናይበት ጊዜ ስናለብሳቸው ችግሯቸው ችግራቸውን ስንፈታላቸው እጥፍ ድርብ ነው የሚሆነው ክፍያው الله سبحانه وتعالى يقرأ لنا رمضان متوال بذيه برمضان ورلي أكرايك الله يالو مسكينوشين يتيموشين دهاوشين عرقاويان بزو من ناكاتشو سووش اللونا كبيت جمعو ستوش اللو تنسووش اللو الناس سواتشو ناتماكرن سيوان ايان دانداتشن ولد سوست مسكينوشين هيدن بن ردا نعم الزارين قال هنا دمو ተሰባስበን በቃኛ ሰፈር ላይ ያሉት ምስኪኖች እኛ እዚህ ሰፈር ያለነው ውጭ ሀገር ላይ ያለነው ሰዎች ውጭ ምን ነው የትም ምን ነው አቅሙ ያለን ሰዎች እኛ ሰፈር ላይ ያሉትን መርዳት አለብን ብለን ከተመካከርን በጣም በጣም ቀላል ነው الله سبحانه وتعالى ያግራልን ያግራላችሁ እያም የዛሬው ደርሴ በዚህ አብቅቷል ኢንሻአላህ عز وجل በሚቀጥለው ደርስ باذن المولى ሁለተኛውን ፓርት በዚህ ዙሪያ እጅላችሁ ለመቅረብ ሞክራለሁ የዚያ ሰው ይበለን ይያሉኩ በዚህ ወሰናበታችኋለሁ ወሰለላሁ ዐላ ነብይና መሐመድ ወዐላ አሊሂ ወሰህቢሂ አጅማዒን ረመዳን ያ ረመዳን